ይለው የሚችለው ነገር ቢኖር ማለ هذا الكتاب لا يغادر صغيرة ولا كبيرة الا احصاها وجدوا ما عملوا حاضرا ولا يظلم ربك احدا እንዳለው በሌላው ቦታ የመጻፍ የዘገበው እርግጥ የተራውትን ያወራውትን ነገር ነው። የሚያሳዝነው ግን ምን አይነት መጻፍ ነው? ትንሿንም ትልቋንም ለቀልዲም ለጫዋታም ያልኳት ሁሉ ዝም ብሎ ያጠናቅራል እንዴ? አንኳር አንኳሩን ጎላ ጎላ ያለውን ነገር ቢመዘግብ ምንም አልነበረም። ግን እንደው ትንሿን ለቀልድ ለጫዋታ ያልኳትን ሁሉ ታይነቅ እንዴት ሁሉን ነገር እንደዛ አካቶ ይመዘግብብኛል ብሎ ነው ለመሰጀት የሚችለው ማለት ነው። ይህን ማለት ደግሞ ምንም ዋጋ አይሰጠውም። ምክንያቱም ተቀብሎታል፣ ስራዬ ነው። ግን ያው ጥንቅቅኖቹ ለምን ተነሱብኝ ብሎ ነው እንጂ አመካኘው ተቀበለው ማለት ነው። እና እንዲህ አይነት እንግዲህ ሁኔታ ወደፊት የሚያጋጥመው መሆኑን አውቆ ተወዲሁ ራሱን ይገምግምና ይጠንቀቅ ማለት ነው። من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا وإذا أردنا أن نهلك قرية أمرنا متر فيها ففسقوا فيها فحق عليها القول فدمرناها تدميرا. من اهتدى إنا بلد السمدر لا إيالا يجيتاون من مريا تكتلوا تكتلين يون الناك أنهون قدانا የሚጓዝ የሆነው ሰው ይላል ፈይነማ የተዲ ነፍሲህ ይሄ ትክክለኛውን መስመር ይዞ የሚጓዘው ለራሱ ጥቅም ነው እንጂ ማንንም አይጠቀምም ማለት ነው። እንግዲህ ግድ ያለው ሰው ሐቁን አላህ ሱብሃነ ወተዓላ የነገረውንና የመከረውን መመሪያ መቀበል ምንድነው ውጤቱ ቢባል ያንን የጌታ መመሪያ በመቀበሉ ራሱን ነው የሚጠቅመው ከማንም ከምንም በፊት ማለት ነው። እንጂ እሱያን ስለተቀበለ የሚጠቀም ሌላ አካል የለም ማለት ነው። ይህን ያለበት ምክንያቱ በጊዜው የነበሩት ኩፋሮች ነቢያችን አለይሂ ሰላቱ ወሰላም ሲነግሯቸው የአላህን መመሪያ እሱ እንደሚለው የተቀበልነውና የተከተልነው እንደሆነ መሾሚያ ሊያደርገን ነው፣ እሱ የበላይነት ሊይዝ እኛ እንደገና የእሱ አገልጋይና አስከሮች ልንሆን በማለት ማመናቸውን ለነቢዩ መጠቀሚያ አድርገው በምቀኝነት መልክ ያውቅ ነበረ። እሱ ይጠቀማል ብላችሁ ተመጥራት ይልቁንስ ብትከተሉት ይህን መንገድ መጀመሪያ ተጠቃሚዎቹ እናንተ ነበራችሁ በማለት የራሳቸውን ጥቅም የረሱ መሆናቸውን አስታወሳቸው ማለት ነው። ወመን በለ የተሳሳተ ደግሞ አላህ ስብሓን ወተዓላ ይህንን ስለ መመሪያ ሲያመጣለት አልቀበልም ብሎ ውድማ የገባ ማለት ነው። ፈኢነማ የዱሉ አለያ በዚያ በስተቱና በጥሜቱ ሳቢያ በዛው በነፍሱ ላይ ነው ጉዳት የሚያመጣው እንጂ ማንም አይጎዳም። ይህን ደግሞ እኛ አንቀበልህም አንከተልህም ብለን ካመጥንበት እሱ ይከስራል ይጎዳል እያሉ እሳቸውን ለመጉዳት የሚያረጉት ነበረ ማለት ነው። እሱ አይጎዳም። መልእክት አድርስ ነው የተባለው፣ መልእክቱን አድርሷል። በአላህ በኩል ወረታውን ያገኛል። ግን እናንተ በመሳሳታችሁና በመጣመማችሁ ራሳችሁን ነፍሳችሁን ነው የምትጎዱት ይላል ማለት ነው። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ ወንጀል ተሸካሚ የሆነች ነፍስ ደግሞ በራሷ ወንጀል ነው እንጂ የምትጠየቀው የሌላዋን ሰው ወንጀል የምትሸከምም አይደለችም። ማለትም አንዱ ባጠፋው ሌላው አይወቀስም። ምናልባት እናንተ ሐቅን አንቀበልም ስላላችሁ ለምን ሳይቀበሉ ቀረ ተብሎ ነብዩን የሚያስጠይቀውና የሚያስወቅሰው አይን ሰላችሁ ነው የሚለው። ወይም በሌላ በኩል ደግሞ አንዳንዶቹ በጣም የጠናባቸው ካህዲዎች ይህን ሰውዬ አትቀበሉ ቁርአን የሚባለውን ነገር እውነት እንዳይመስላችሁ ይህን ነገር ክዳችሁና አስተባብላችሁ በዚህ የምትጠየቁ ከሆነ እኛ እንጠየቅላችኋለን በእናንተ ፈንታ እያሉ የሚያወናብዱ ነበረ። ይህም ሊሆን አይችልም። ማንም ጥፋተኛ በጥፋቱ ራሱ ነው እንጂ ተጠያቂ የሚሆነው። አንዲት ነፍስ የሌላን ሰው ወንጀል የምትሸከምበት ምክንያት የለም። ከፈለገ እርግጥ ለማጥመም በሞከረበት ሊጠየቅ ይችላል። ያኛውን ግን ነፃ ሊያወጣው አይችልም ማለት ነው። وما كنا معذبين حتى نبعث رسولا ለማንኛውም ደግሞ እኛ ሰዎችን በተለያየ አደጋዎችና ቅጣቶች እናስተቃያ አይደለንም። መልእክተኞቻችንን ልከን መልእክተኛችንን መካድና ማስተባበላቸው እስከሚረጋገጥ ድረስ ይላል። ማለት እንግዲህ ይሄ ቋሚ የሆነውን ህግ ነው አላህ የሚያሳየው ይላል። ነብዮች ይላካሉ። ከሚላኩ ጊዜ ህዝቦች ጥሪ ይደርሳቸዋል። ጥሪ በሚደርሳቸው ጊዜ እሺ ብለው ከተቀበሉና ከተከተሉ መልካም አማረ ማለት ነው። የለም አንተ ነብይ ልትሆን አትችልም አላህም አላከህም አናቅም ብለው ደግሞ ተካዱ፣ የዛ ጊዜ ለቅጣት ተጋለጡ ማለት ነው። እንግዲያውስ ነብይ ልኬ ወደ ፍቃዴ ብጠራችሁና ብጋብዛችሁ እምቢ ካላችሁ መጥፋት አለባችሁ ብሎ ያው በተለያዩ ህዝቦች የወሰደውን አይነት እርምጃ በነ ቀውሙ ኑህ በነ ሁድ በነ ሰሙድ እንዳደረገው ጥፋትን ያመጣባቸው አማኝ ያንን የጥፋት እርምጃ አያመጣውም መጀመሪያ መለክተኞች ልቆ ማስተባበላቸው እስከሚረጋገጥ ድረስ እንደው ዝም ብሎ አላህ አለም ረይዶ ሻድ ነውና ነብይ ተላከም አልተላከም የሰዎችን መልስ ያቀዋል አስቀድሞ እነገሌ ብልክላቸውን ባልክላቸውን ካፍሮች ናቸው አይቀበሉም ስለዚህ ጊዜ ከወዲሁ ማጥፋት አለብኝ ብሎ አያጠፋም ቢያምኑም ባያምኑም እድል ይሰጣቸዋል ይሞክራቸዋል ነብዩ ይላክና መጥቶ አላማውን ይነግራል ያስተዋውቃል የዛ ጊዜ በተግባር በግልም ሳይሆን አንቀበልም እንዳውም ይህን ነገር ለምን ነገርከን ብለው ሲያምጡና ሲያንገራጥጡ እንዳውም ነብዩንና ተከታዮቹን ለማጥፋት ሲሞክሩ የዛ ጊዜ ነው አላህ እነዛን ሰዎች በቅጣት የሚመታቸው እንጂ አስቀድሞ ሊያጠፋቸውና ሊያጠቃቸው አይሻም ማለት ነው። ለነገሩ በሱቀት ደረጃ ቢሆን ኑሮ ነብዩም ሳይመጣ መርታቸውን ስለሚያቀው ማጥፋት ይችል ነበር። ያንን ግን አላደርግም ነው እዚህ ላይ አንዳንዶቹ ወማኩና ሙአዚቢና ሀታ ነባአተ ረሱላ የሚለውን በዱንያ ብቻ ሳይሆን በአኸራም ጭምር በአጠቃላይ አድርገው የሚፈስሩ ይኖራሉ። እና ነብይ ልከን ያ ነብይ መልእክቱን ካላደረሰ በስተቀር ለማንኛውም ኡመት አንቀጣውም በማለት አለል ፈጥራ የሆኑ ህዝቦች ሁሉ ነጃ እንደሚወጡ ካፊሮችም ሙሽሪኮችም ቢሆኑ የሚናገሩአል። ይሄ ግን አግባብ አይደለም ማለት ነው። የማ ከሆነ ነብይ ከመላእክት እንዳውም አለመላክ ይሻል ነበር ለሰው ልጆች ማለት ነው። ምክንያቱም ነብይ በመጣ ቁጥር ነብይ አስተባብሎ ከሆነ ለጀሃነም የሚጋለጠው ነብይ ባልመጣበት ጊዜ ነጣም ይሆን ከሆነ ነብዩ አለመምጣቱ ነበር የሚመረጠው ማለት ነው። ይሄን አለመሆኑ የሚቀጥለው አያት ራሱ ያረጋግጣል። ወማኩና ሙአዚቢን ማለት የዱንያዊ የምድራዊ የሆነ ቅጣትን አንቀጣም ሰዎችን መልእክተኞቻችንን ማስተባበላቸው እስከሚረጋገጥባቸው ድረስ ነው። ያፍራው ማቅጣት ካፊር ሆኖ ከመወተ ሙሽሪክ ሆኖ ከመወተ አላህ አልተውም ብሏል። እነላህ ላይግፊሩ አንሽረከ ቢሂ ወይግፊሩ ማ ዱነ ዛሊክ ነው የሚለው። በሽርክ የሞተ ሰው በዘመነ ፈጥራ አለ በዘመነ ሪሳል አለ ሽርክ ብቻ ይዞ ከመጣ ማንኛውም ሰው አላህ ሱብሃነሁ ወተዓላ አይምረውም ቀጥዬ ነው ያለ ተከል መሻአም አይገባም። በኩፍርም የሞተ ሰው እንደዛው ሱረቱ መሐመድ ላይ በግልጽ አስቀምጦታል ማለት ነው። በኩፍር ከሞተ በማንኛውም ጊዜ በየትኛውም ቦታ አልተወውም አልምረውም ነው ያለው ማለት ነው። እንግዲያውሳ ይሄው ማኩና ሙአዚቢን የሚለው በዚህ በዱንያ የመሬት መገልበጥ አይመጣም አውሎ ንፋስ አይጠርገውም ማአበል አይበላውም እሳት አይዘንብበትም እንዴ ተለያዩ ኡመሞች ማለት ነው። እንደዛ አይነት እርምጃ አልወስድም ነብዮች ተልከው ማስተባበላቸው ካልተረጋገጠ በስተቀር ማለት ነው። አለበለዚያ የአፈራው ቅጣት በሽርክና በኩፍር መሄዱ ከተረጋገጠበት የማይቀርለት ጉዳይ ነው። ለዚህም ወኢዛ አረድና አን ወሊከ ቀርየተን አመርና ሙትረፊሃ ይላል የሚቀጥለው አያ። አንዲትን ከተማ ብናጠፋት ወይም ልናወድማት በምንሻ ጊዜ ይላል። የውድመት እንግዲህ የዱንያ ውድመት ነው ማለት ነው። አንዷን ከተማ ልናጠፋት ስንፈልግ ይላል አመርና ሙትረፊሃ በውስጧ ያሉትን ባለጸጋዎች ተቀማጣቢዎችንና የቅንጦ ኑሮ ባለቤት የሆኑትን ፍቃዳችንን እንዲቀበሉ እናዛቸዋለን አለ። በረሱሎች አማካይነት እስካሁን እንግዲህ በጃሂል ያቆይታቸዋል። አሁን ግን በእኔ ፍቃድ መመራት አለባችሁና ከዛሬ ጀምራችሁ ለእኔ ታማኞችና ተገዦች መሆን አለባችሁ የሚል ትእዛዝ እንዲደርሳቸው እናደርጋለን። ተፈሰቁ ቢሃ ያንን የእኔን ትእዛዝ መቀበል ሲገባቸው አሻፈረን ብለው ያምጣሉ። እኛ ያው እና ወጀድና አባአና አባቶቻችንን አያቶቻችን ያገኘንበትን ልምዳችንና ወጋችን ይዘን እንጓዛለን እንጂ እኛ ነቢይ የሚባል ነገር የለም ወይም ደግሞ የማናየው ጌታ ተገዙ የሚባለው ነገር አንቀበልም በማለት አሻፈረኝ ብለው ያምጣሉ። የዛ ጊዜ ምን ይሆናል? ፈሀቅ አለ አልቀው የዛ የጥፋትና የውድቀቱ ውሳኔ ቃል ያርፍባታል። እዛች ከተማ ላይ አለ ፈሀቅ አለ ማለት አለልቀርየት ማለት ነው። እዛች አመፀኞች ከተማ ላይ ወዳውኑ የውድቀትና የውድመት ቃለ ውሳኔያችን ይረጋገጥባትና ተደመርና ተድሚራ ማውደምንም እናወድማታለን። በዚህ መልክ ነው ያለፉ ከተማዎች ሁሉ እየጠፉ የመጡት በማለት የዱንያ ቅጣቱን ነው እዚሁ ቀጥሎ የተናገረው ማለት ነው። የአኸራው በኩፍር የሞተ ወይም በሽርክ የሞተ ከሆነ በግልም ሆነ በወል ያው የተጠበቀ ነው፣ ምንጊዜም ካፊርን ሙሽሪክን አልምርም ብሏል። ምክንያቱም የማያሻሙ ቃላት አያቶች አሉ። ምን ይላል? እነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀና ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር ይላል። ይህ አያት እንግዲህ አይሰማም። በአላህ የሚያጋራ ሰው ይላል በየትም ሀገር በማንኛውም ቦታ በየትኛውም ጊዜ በአላህ የሚያጋራ ሰው ፈቀድ ሐረመ አላሁ ዐለይሂ አልጀና የነትን እርም አድርጎበታል ወመእዋሁ ናር መኖሪያው ጀሃነም ብቻ ነው ይላል። ይሄ እንግዲህ በተለያዩ ግዚያቶች ሰዎች እንደሚሉት ሲሆን ኖሮ ነብይ መጥቶ በዛ ነብይ ባለበት ሰዓት ያጋራ ሰው ብሎ ነበር መናገር ያለው። በየትም ጊዜ በየትም ያለ ገደብ በአላህ ያጋራ ብቻ ነው የሚለው ማለት እንግዲያሳ ወማኩና ሙአዚቢና የሚለው እዚህ ዱንያዊ የሆነው ቅጣት ነው። ዱንያዊ የሆነ መጥፈታዊ ቅጣት በህዝቦች ላይ መጥቶ አይፈጸምም ነብይ ማስተባበላቸው እስካልተረጋገጠባቸው ድረስ ነው ማለት። وكم أهلكنا من القرون من بعد نوح وكفى بربك بذنوب عباده خبيرا بصيرا من كان يريد العجلة عجلنا له فيها ما نشاء لمن نريد ثم جعلنا له جهنم يصلاها مذموما مدحورا ومن أراد الآخرة وسعى لها سعيها وهو مؤمن فأولئك كان سعيهم مشكورا قل نمد هؤلاء وهؤلاء من عطاء ربك وما كان عطاء ربك محظورا وكما هلكنا من القرون من بعد نوحهم لذيهم أبابالاتكم مرقا جشا يفلقاتكم دونا يتاركن مهدرات ودوالا وزورب لاتكم متأنيته بجالنا سنتنا سنتنو تلاعي كبل زمنات هزبوك وهم بالكت ملكو يوجبنا اشتونا ينكوتا قوتنا اشتونا من بعد نوحهم كنبي الله نوح دوالا إلا وزيرا إلكم عندكم نقر يستاوسنا كنبي الله نوح بكيك ينبرو هزبوك አጥቃላይ ቅጣት ያልደረሰባቸው መሆኑን ተቆማናል ማለት ነው። ስለዚህ ነብያችን አለይሂ ሰላቱ ወሰለም ነብዩላህ ኑህን አወሉ ረሱል ብለው ተይመዋቸዋል። የመጀመሪያ ታላቅና ታዋቂ መልእክተኛ ይሏቸዋል። የዚህ ባር ከሳቸው በፊት ነብይ የለም ማለት አይደለም። ከሳቸው በፊት ነብዩላህ አደም አሉ፣ ነብዩላህ ኢድሪስ አሉ፣ የታወቁ በቁርአን የተጠቀሰላቸው ማለት ነው። እነዚህ ግን ረሱል ተብለው አልተሰየሙም በቁርአን። ረሱል ብሎ በቃል በረሱል ደረጃ አልጠራቸውም፣ በነብይ ደረጃ ነው የሚገልጣቸው ማለት ነው። የመጀመሪያ ረሱል የሚባሉት ግን ነብዩላህ ነው ናቸው። ረሱል ማለት ምን ማለት ነው? ከሱ ከመምጣቱ በፊት ህዝቡ ከአላህ እምነት ውጭ ሆኖ የተለያየ አምልኮት ውስጥ ገብቶ ወይም እንደው የአምልኮት አልባ ሆኖ እንደ እንስሳ ዝም ብሎ ማን እንደፈጠረው ሳያውቅ የለፈበት ጊዜ የለም ከዛ በፊት። ምክንያቱም የመጀመሪያው ሰው አደም ናቸው። አደም ለራሳቸው ነብይ ናቸው። ልጆቻቸው የነብይ ልጆች ናቸው። ብዙ ልጅ የለም የዛ ጊዜ። እና ልጆች አባታቸውን ያው ፈለግ ነው የሚከተሉት ማለት ነው። ሌላ ካፊር ሙስሊም ሙናፊቅ የሚባል ነገር የለም። ያው አንድ በተሰብ ልጅ ስለሆኑ የእሳቸውን ፈለግ ተከትለው ዝም ብለው የሚሄዱ ነው። ተቃራኒ ቡድን የለም ማለት ነው። እንደገና ኋላ ደግሞ ሺት የሚባሉት የእሳቸውን ልጅ እንደዚሁ ነብይ ሆነዋል ይባላል። እሳቸውም አባታቸው የከፈቱላቸውን መስመር በመከተል ወንድሞቻቸውን እህቶቻቸውን የወንድም የእህቶቻቸውን ልጆች የራሳቸውን ልጆች እና ልጅ ልጆች ያስተዳድሩት። እነዚህ ሁሉ በሙሉ የሙስሊም ቤተሰብ ናቸው። ስለዚህ አዲስ ረሱል የሚባል ነገር አያሳይም። ረሱል ማለት ከሌላ ከተሳሳተ መስመር ህዝብን የሚመልስ ማለት ነው እና ከሌላ መስመር የሚመልሱ አይደለም፣ በዛው በመጡበት መስመር የሚያስቀጥሉ ናቸው ማለት ነው። ልክ እንደ አንድ አሊም ማለት ነው። አንድ አሊም በሚመጣ ጊዜ ሙስሊሞችን የማያውቁትን ነገር እንዲያውቁ ያደርጋል። ይህ የረሱትን ነገር ያስታውሳል እንጂ እንደ አዲስ ነብይ ሆኖ አዲስ ነገር አያመጣላቸውም ማለት ነው። ነብዩላህ ኑህ ላይ በሚመጡ ኢድሪስ በሚመጡ ጊዜም ያው ኢድሪስ የሴት ልጅ ናቸው ነው የሚባለው፣ ወይም የልጅ ልጅ ናቸው። እሳቸውም ያው የአንድ ቤተሰብ ህብረተሰብ ነው የሚመሩት ማለት ነው። ከአደም ከሺት የወረዱትን ቤተሰቦች ሙስሊሞች ናቸው። ሁላቸውንም ግን መሪና አስተማሪ ሲያጡ ወደ ጃሂልያ እንዳይሄዱና ጌታቸውን እንዳይረሱ ያ የተለመደውን ዒባዳ እንዴት እንደሚቀጥሉ ብቻ የሚኖሩና የሚያስተምሩ ነበሩ ማለት ነው። ከኢድሪስ እና ከበኋላ ግን ሰፊ ክፍተት ተፈጠረ ይባላል። ዘመን አልፈጣ ኢድሪስ አልፈው ኑህ እስከሚመጡ ድረስ ብዙ ዘመናት አመታቶች መሀከል ስለመጡ የዛ ጊዜ ህዝቦች መሪና አስተማሪ ሲያጡ ጊዜ ሰይጣን ደግሞ አጋጣሚውን ተጠቅሞ የተለያዩ አምልኮቶች እንዲገቡ አደረጋቸው ሰዎች። የዛ ጊዜ ነብዩላህ ኑህ መጡና ሰዎች መስመራቸውን ለቀው ገደል እየገቡ ነውና ያሉት የቅድመ አያቶቻችሁና የአባቶቻችሁ እምነትና አምልኮት እንደዛ አልነበረም። ሰማይንና ምድርን የፈጠረ አንድ ብቸኛና ኃያል ጥበበኛ ጌታ አላችሁና ይህ እናንተ የሰራችሁትና የሰየማችሁት ጣዖት ተውና ምቶሎ ወደዚህ ተመለሱ ብለው ለመጀመሪያ ጊዜ ሽርክንና ኩፍርን የሚዋጉ ታጋይ ሆነው የመጡት ኑህ ናቸው። ከዚህ አንጻር ነው እንግዲህ ኑህ የመጀመሪያ ረሱል ናቸው የሚባሉት። ከዛ በፊት ህዝቦች ሁለት ቡድን አልነበሩ፣ ሙስሊሞች ናቸው። ያው ሙስሊሙን አንዱ አሊም ሲሄድ አንዱ አሊም እንደሚተካው አንዱ ነብይ ሌላውን ነብይ እየተካ መጣ ነው። ኢድሪስ በኋላ ግን ሁለት ቡድን ተፈጠረ፣ ካፊርና ሙስሊም የሚባል ነገር። እነዛን ካፊሮችን ወደ ትክክለኛው ወደ ነባሩ መስመር ለመመለስ ሲታገሩ አይ እኛ አልተሳሳትንም አንመለስም ብለው አመጹ አንገራጠቱ። የዛ ጊዜ ለመጀመሪያ ጊዜ እነሱ በምድር ላይ የማይታወቅ በአድ የሆነ እምነት እንቆረቁራለን ብለው ስለተነሱ አላህ ተቆጣና በማዕበል ጠራረጋቸው። አማኞቹን ብቻ እሳቸው ጋር አዳነና ነው መዚያው ላይ ዱርጅት መንሐመልና ማዕኑ ብሎ እንደጠቀሰው የእሳቸው ቤተሰቦች ብቻ እንደገና በምድር ላይ እንዲያዲስ እርባታ እንዲጀምሩ ተደረገ። የነበሩት ሌሎች ታግረው ይጠፍተው ማለት ነው። እና ስለዚህ እንግዲህ የነቢዩላህ ኑህ ህዝቦች የመጀመሪያ ረሱል የተላከላቸው የመጀመሪያም ደግሞ ተጠቂ ሆኑ ማለት ነው በመካድና በማስተባበላቸው ሳቢያ። እና ከነቢዩላህ ኑህ ህዝቦች በኋላ ወይም ከነቢዩላህ ኑህ ክፍለ ዘመን በኋላ ያሉት የተለያዩ ህዝቦችን ስንቶችን ያወደምናቸውና ያጠፋናቸው ይላል። እንግዲህ በዝርዝር የተነገረላቸውም አሉ። እነ ቀውሙ ሳሌህ፣ እነ ቀውሙ ሁድ፣ እነ ቀውሙ ሉጥ፣ እነ ቀውሙ እብራሂም እየተባሉ ይቆጠራሉ። እነዛው መካከል በየጣልቀው ደግሞ ያልተነገረላቸውም አሉ። ምንሁም መንቀሶስና አሌከው ምንሁም መለምነቱስ እንዳለው አላህ ያዘረዘራቸው እሱ ብቻ የሚያውቃቸውም አሉና ስንት ይመስሯቸዋል? በጣም ብዙና እጅግ ናቸው እኮ ይላል። ወከፋ ቢረቢከ ቢዝኑቢ ዒባዲሂ ኸቢረን በሲራ። እና ለማንኛውም ጌታ በቂ ነው በባሮቹ ጥፋትና ስህተት ተመልካችና ምስጢር መርማሪ ከመሆን አኳያ ከጌታ የበለጠ ላሳር ነው ይላል። እነዛን ሁሉ ለምን አጠፋቸው? ፈጥረት ሲያበቃ በተለያየ ጥፋት ውስጥ ለምን ገቡ ትሉ ይሆናል። እና ለመጠፋት በቂ የሆነ ምክንያት ነበረኝ እኔ ከማንኛውም ታዛቢ ይበልጥ ይልቁንስ በእነዛ ሰዎች ሁኔታ በጥልቅ ተመልካች ነበርኩኝ፣ የእነሱንም ድብቅ ምስጢር አዋቂ ነበርኩኝና መጠፋት የሚገባና የሚያስችል ጥፋት ስለሰሩ ነው ያደረግኩት እንጂ እንዲሁ ዝም ብዬ በችኮላ ያደረግኩም እንዳይመስላችሁ ይላል ማለት ነው። መን ካነ ዩሪዱ ልአጅለተ፣ በዚች በአዱኒያችሁ ላይ ሲንቸኳል ላይ የሆነችውን ጸጋና ጥቅማ ጥቅም የሚፈልግ የሆነ ሰው አጀን ላለው ፊሃ ማነሻኡ ሊመን ዩሪድ፣ ከእነሱ መካከል ለፈለግነው ሰው የእኛ የሻነውን ያህል በአስቸኳይ እንሰጠው ይሆናል ይላል። ማለት ምንድን ነው እንግዲህ ሰዎች በዚህ ምድር ላይ ሲኖሩ ሁለት አይነት አቋም ይኖራቸዋል ማለት ነው። አንደኛው ልክ እንደ እንስሳ እዚህ ምድር ላይ እስካለ ድረስ የመብላት፣ የመጠጣት፣ የመደሰት፣ የመጨፈር ሁኔታ ብቻ ይሆናል አላማው። ከዚህ አልፎ አርቆና አሻግሮ አይመለከትም ማለት ነው። ይህ አይነቱን ሰውዬ አላህ እንግዲህ ፈጥሮታልና እስከፈጠረው ድረስ በዚህ ምድር ላይ የሚያስፈልገውን ነገር ሙሉ በሙሉ እንኳ ባይሆን እኔ የሻሁትንና የወሰንኩትን ያህል እሰጠዋለሁኝ። ካፊር ነህ እኔን አታቅምና ቆምክ ንገር በራ ብለቅ አልለውም። ይችን ዱኒያን እንደ አላማ አድርጎ ጎንበስቀና የሚል ከሆነ እዚቹ ላይ እስካለ ድረስ የሻሁትንና የፈቀድኩትን ያህል አደረግኩተዋለሁና እቀልበዋለሁኝ ነው። ቱመ ጃአልና ለሁ ጀሀነመ የስላሀ፣ ከዛ በኋላ እንግዲህ ለዛኛው አለም አላሰበም አልከሰበምና እዛኛው ዓለም በሚመጣ ጊዜ ጀሀነምን የሚጋፈጥባት እናደርገዋለን። ምክንያቱም ስለ አኸራ እሱ ምንም ሀሳብ የለውም፣ ዝግጅት የለውም። እዚህ ዱኒያ ላይ የምበላው፣ የምጠጣው፣ የምለብሰው፣ የሚያጌጠው፣ የምደሰትበት ነገር ይስጠኝ እንጂ ስለ ሌላው አላቅም ስላለ እዚች እንግዲህ የሻሁትን ያህል አድርጉቸዋለውን። እዛኛው ዓለም ሲሄድ ግን በጥፋቱ አላማቢስ በመሆኑ እንደገና ጀሀነምን እናቀርብለትና እናጋፍጠዋለን ይላል። እና የስላሀ መግሙመን መድሑራ፣ ጀሀነምን የተወቀሰና የተረገመ አድርገን እንዲገባባት እናደርገዋለን ይላል። ወመን አራደ ለአኺረተ ወሰዓ ለሃ ሰዕየሃ፣ እዚቹ ምድር ላይ እያለ ደግሞ የመጫን ዓለም ያችኛዋን ዓለም ደግሞ አርቆ አላማ ያደረገና እሷን ያሰበ ወሰዓላ ሰዕየሃ፣ ማሰብና መመኘትን ብቻ ሳይሆን ደግሞ ለዛች ለዘላለማዊ ቦታ ተገቢዋን ስራ የሰራና ዝግጅቱን የተዘጋጀ ይላል። ወሆ ሙእሚኑን ወሆ ሙሰድቁን፣ ግን መጀመሪያ ከስራ በፊት ደግሞ በትክክለኛ እምነት ላይ የተመሰረተው ነው ይላል። ተውሂዱ ትክክለኛ ካልሆነ ሌላ ቅርንጫፍ ስራዎችን ቢያከማችም ዋጋ ስለማይኖረው የመጨረሻዋን ዓለም እንደ አላማ አድርጎ ለዛ የሚጠቅመውን ስራ ሁሉ እንደ ሰላት፣ እንደ ዘካት፣ እንደ ሀጅ፣ አምር ቢልማሩፍ ነሂ አኒል ሙንከር የመሳሰሉትን ኸይራቶች ያከማቸ ለዛ ቦታ ስንቅ እንዲሆነው ማለት ነው። ከዛ በፊትና ከዛ በላይ ግን ወሆ ሙእሚን፣ ትክክለኛ ኢማን የሚከተል ሆኖ በአላህ በቀጥታም ሆነ በተዘዋዋሪ መንገድ ምንንም ማንንም ሳያጋራ ሳይጠራጠር ጸጥ ብሎ ለአላህ ያመነ ሆኖ ሌሎችን ኸይራቶች ሁሉ ያሰባሰበና ያከማቸ የሆነ እንደሆነ ፈኡላኢከ ካነ ሰዒሁም መሽኩራ እንዲህ አይነቶቹ አማኞችና ሰራተኞች በአላህ ዘንድ ስራቸውና ድካማቸው የተመሰገነና የተደነቀ የሚሆኑ እድለኞች እነዚህ ብቻ ይሆናሉ ይላል። ኩለን ኑሚቱ ሃኡላኢ ወሃኡላኢ ምን ዓጣኢ ረቢክ ይላል። ለማንኛውም ሁለቱንም ቡድን ለመጀመሪያውንም ዱንያን ብቻ እንዳላማ አድርጎ እሷን የሚያሳድደውን ወይም ደግሞ ለዘላለሙ ዓለም የሚያስብና የሚከስብ የሆነውን ሙእሚን በዚህ ምድር ላይ እስካሉ ድረስ ሁለቱንም ክፍሎች እንለግሳቸዋለን የዕለት ጉርሳቸውን ይላል። ሃኡላ ኩፋሮችን የመጀመሪያዎችን ወሃኡላ እነዚህን ሁለተኞችን ደግሞ አርቀው የሚያስቡትን ሁለቱንም ክፍሎች ምን ዓጣኢ ረቢክ እዚህ ምድር ላይ እስካሉ ድረስ ከጌታ ጸጋ ወይም ሲሳይ እንለግሳቸዋለን። በምግብ በኩል ተጽዕኖ አላደርግም ማለት ነው፣ ወይም ብልጫ አልሰጠውም። ካፊሩ ካፊር ስለሆነ የታ አባቱ ካፊር ነውና ችግረኛ መሆን አለበት ጊዜ አላማቅቀውም። ሙእሚኑ ደግሞ ስለ አመነና መልካም ስለሆነ ለሱ እዚሁ ዱንያ ላይ ሁሉም ነገር መንበሻበሻ አለበትም ጊዜ አለግስም። ብቻ ለሁላቸውም የሚገባቸውን ድርሻ እሰጣለሁኝ። የማ ከሆነ ዳረል ጀዛ ራሱ ዱንያ ትሆናለች። ማንኛውም ሰው ካፊር ተወንኩኝ እዚህ ዓለም ኑሮ ይጠባል እስኪ ይከስማል ካለ ለዚሁ ለኑሮ ሲል ሊያምን ነው ማለት ነው። ያኛው ደግሞ ዱንያ ይገኛል ብሎ ካመነ ያመነው ለአላህ ብሎ ሳይሆን ለጥቅም ብሎ ሊሆን ማለት ነው። ይህ እንዳይሆን ዱንያን ከእምነትና ከክህደት ጋር አላያይዛትም። ሰዎች እዚህ ምድር ላይ እስካሉ ድረስ ለዚህኛውም ሆነ ለዛኛውም እሰጣቸዋለሁ በምፈልገው መጠን ነው የሚለው። ወማ ካነ አጧኡ ረቢከ መህዙራን የጌታ ስጦታ በዚህ በዱንያ ላይ እስካሉ ድረስ ሰዎች የዕለት ተዕለት ሲሳያቸው በአማኞች እምነት ወይም በካህዲዎች ክህደት ሳቢያ የሚገደብ አይደለም። ያመነውም እንዳመነ የካደውም እንደ ካደ የዕለት ጉርሱን እሰጠዋለሁም እንጂ ለማንኛውም አንታምናሃል ብዬ ብልጫ ወይም አንተገዳሃል ብዬ ተጽዕኖ የማደርግ አለመሆኔ ይታወቅ ይላል። እና እንግዲህ አላህ ስብሓነሁ ወተዓላ በሌላ በኩልም ዱንያ ዋጋ ቢስ መሆኗን ነው በዚህ አነጋገሩ የሚገልጽልን ማለት ነው። ዱንያን እንግዲህ ለአማኞች እንደ ሽልማት፣ ለካህዲዎች ደግሞ እሷን ማጣት እንደ ቅጣት ተደርጋ አትወሰድም። በሀዲስም እንደተነገረው ለውካነቲ ዱንያ ተዚኑ ኢንደላሂ ጀናሃ በዑበ ለማ ፈቃካትረን ጅርአተማ ይላል። ይቺ ዱንያ የምትባል ነገር አላህ ዘንዳ የብናኝ ክንፍ የምትመዝን ዋጋ ያላት ነገር ብትሆን ኑሮ ለአንድ ካፊር አንድ ጉንጭዋ እንኳን አይፈቅድለትም ነበር። ግን ከብናኙ ክንፍ ያነሰች ውዳቂቃ ስለሆነች ለጥላትም ሆነ ለወዳጅ የቱለች የታደርች ብላ ተብላ የምትጠየቅና ቁጥር ውስጥ የምትገባ አይደለም ይላል ማለት ነው። እንግዲህ አሁን አላህ ስብሓነ ወተዓላ ዱንያን እንደዚህ ርካሽ አድርጓት እያለ በአሁኑ ጊዜ ግን የሰው ልጆች ዱንያን ምን ያህል ክብደትና አክብሮት እንደሚሰጧትና በተቃራኒ ደግሞ አኼራን ምን ያህል እንደረሷትና እንደ ጣሏት እንገነዘባለን ማለት ነው። انظر كيف تفضلنا بعضهم على بعض وللآخرة أكبر درجات وأكبر تفضيلا لا تجعل مع الله إلها آخر فتقعد مذموما مخذولا. انظر كيف تفضلنا بعضهم على بعض إنا كفلات شونة كفلات شو بنور درجة إن بيت إن دابلتنا شو إستي أفسول إنا كمل كذلا يري الله سبحانه وتعالى جنيا لتلاتم ونلو داج مليا لالا مادرقو ያለው ተጠባጭ ሁኔታ ራሱ ዋቢ ምልክት ነው ማለት ነው። ግን ከካፍሩም ሆነ ከሙስሊሙ መካከል የኑሮ ደረጃው ደግሞ እኩል አይደለም። እያንዳንዱ ግለሰብ ሲታየው አንዱ ከሌላው በልጦ ወይም አንዱ ከሌላው አንሶ ነው የሚታየው ማለት ነው። ይህም እንግዲህ ሁሉም ነገር በአላህ ተግቢርና ውሳኔ የሚፈጸም መሆኑን ነው የሚያሳየው። አንዱ ሰው ትጉህ ወይም ጉልበተኛ ስለሆነ ብቻ አይደለም አብዛኝ ሆነው፣ ሌላው ደግሞ ሰነፍ ደካማም ስለሆነ አይደለም። ብርቱና አዋቂው ቢሃ ሆኖ ደካማውና ሰነፉ ሀብታም የሚሆንበት ጊዜ አለ። እና የእናንተ እንቅስቃሴ ለክበብ ያህል እንጂ ለሁሉም ድርሻውን የሚወስነውና የሚመድበው ይህ መሆኔን ለማረጋገጥ ሰዎች በኑሮ ደረጃቸው ከፍና ዝቅ ብለው ተበላልጠው ታያቸዋለህ ልብ ብለህ ብታስተውልህ ይላል። ወለልአኺረቱ አክበሩ ደረጃትን የመጪው ዓለም ደግሞ በደረጃ በኩል ከዚህ በእጅጉ የበለጠና የላቀ ነው ብልጫው ነው የሚለው። ወአክበሩ ተፍሲራ በማበላለጥም ረገድ ደግሞ ከዚህ የበለጠ በጣም ልዩ የሆነ መበላለጥ ጎልቶ የሚታይና የሚገኝባት ቦታ ናት ይላል። እቺ ዱንያ ውዳቂና ረካሽ የተባለችው ነገር አንድ ሰው ሌላ ሰው ላይ ከፍና ዝቅ ብሎ በሚታይበት ጊዜ አከራ አላህ የወደዳትና ያደነቃት ደግሞ ሰዎች በደረጃ በጣም የሚለያዩባትና የሚራራቁባት መሆኑን ከዚህ መረዳት ይችላልላችሁ። ስለዚህ ለዚህ ለውዳቂዋ የማይገባትን ክብረት የትልቤትና ትኩረት እየሰጣችሁ ለዛችኛዋ በጣም ሊታሰብላት የሚገባውን ደግሞ ቸል ማለታችሁ በጣም በእጅጉ አሳሳቢና አሳዛኝ ነውና ሁሉንም ነገር አላህ ሱብሓነሁ ወተዓላ እዚህ እንዴት እንደሚያበላልጠው አይታችሁ በዛኛው ዓለም ደግሞ ከዚህ የበለጠ የደረጃ ልዩነት መኖሩን ተገንዝባችሁ ለዛ ለመብቃት የምትችሉትን ሁሉ መጣር አለባችሁ እንጂ በዚህ ለአንድ ሰሞን ብልጭልጭና እለት ለእለት በምታገኟት አታላይ ነገር መታለልና መደለል የለባችሁም ነው የሚለው። ላ ተጅዐል መዐ አላሂ ኢላሃን አኸር፣ ከሁሉም በፊት ከሁሉም በላይ ትልቁ ቁም ነገር ደግሞ ከአላህ ጋር ሌላ አምላክ አለማድረግ ነውና ከአላህ ሌላ ማንንም እንደ አምላክ አድርገህ እንዲያስይዝ የሰው ልጅ ሆይ ይላል። ፈተቅዑድ የመዝሙመን መክዙላ፣ ይህንን ያደረግክ እንደሆነ በአላህ ዘንዳ በጌታ ዘንዳ የተወቀስክ ሆነህ ትቀመጣለህ። መክዙለን የተዋረድክም ትሆናለህ። የመጨረሻ ከወደክበት የማትነሳበት ውርደት ውስጥ እንዲያትገባ ከማንኛውም በፊት ትኩረትና ትዕግስት ሰጥተህ ልታስብበት የሚገባው የተውሂድ ጉዳይ ነው ማለት ነው። ከአላህ ጋር በቀጥታም ሆነ በተዘዋዋሪ አንድ ነገር ይጠቅማል፣ ይጎዳል፣ ይረዳል የምትለው ነገር ሊኖርህ አይገባም። አምልኮትህ በአላህ ብቻ መወሰን አለበት ማለት ነው። ይህ ሳይሆን ቀርቶ ግን ከአላህ ሌላ የምታመልከው፣ የምታከብረው፣ የምትተማመንበት፣ የምትመካበት ነገር ያለህ እንደሆነ በስሜት ደረጃ እንኳ ቢሆን በመጨረሻ ዕጣ ፈንታ ምን ይሆናል? ፈተቅዑድ መዝሙመን የተወቀስ ዋጋሪ ሱነ ተኮነን አለ አላህ ዘንዳ ማለት ነው። መፍዙለን ማንም ወዳጅ ዘመድ ሊረዳህና ሊያድን የማይችል የሆነ ቦታ ላይ ትወድቃለህ። ዱንያ ላይ አንድ ሰው ውርደት ውድቀት ቢያጋጥመው ጥላቱ ቢያጠቃው ወዳጅ መጥቶ ዘመድ እንደገና ደጋግፎ ሊያነሳውና ሊጠግነው ይችላል። እንደዛ አይነት መልሶ የማትነሳበትና የማትጠገንበት የሆነ ውርደት ላይ እንዳትወድቅ ከሁሉም በፊት ከአላህ ሌላ ማንንም እንዳታመልክ በማለት አጥብቆ ያስጠነቅቃል። የሽርክን ጉዳይ ማለት ነው። وقضى ربك ألا تعبدوا إلا إياه بالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا ربكم أعلم بما في نفوسكم إن تكونوا صادقين فإنه كان للأوابين غفورا. وقضى ربك የታውስታኒያ አታለፈ ኢላላ አላህ Subhanahu Wa Ta'ala እና ጥቅ የሆነ ትእዛዝና ውሳኔን አስተላለፈ። ምን ይላል? አላ ተአቡዱ ኢላ ኢያ፣ ሁላችሁም የሰው ልጆች ከእርሱ በስተቀር ማንንም እንዳትገዙና እንዳታመልኩ የሚል ማለት ነው። የመጀመሪያው ቃል እንግዲህ የበየነ ተከፉ ለእያንዳንዱ ግለሰብ የተነገረ ነበር ወይም ለነብዩ ነበር ማለት ነው። እዚህ ላይ ግን አጠቃላይ ሆኖ ለሰው ልጆች ሁሉ አንድ ውሳኔ ተላልፏል። ምን የሚል ነው? አላህ ታቡዱ አዩሃና፣ እናንተ የሰው ልጆች ሆይ በተጣመ ሆነ በተዘዋዋሪ መንገድ ከአላህ በስተቀር ኢላ ኢያ፣ አንዱን ጌታችሁን አላህን ካልሆነ በስተቀር ማንንም ነገር እንዳትገዙና እንዳታመልኩ የሚለው ውሳኔ በሁሉም ነብዮች አማካይነት ተላልፏል ነው የሚለው። እና እዚህ ላይ እንግዲህ አምልኮት የሚባለው ነገር ምንድን ነው የሚለውን ነገር ማወቅ ይኖርብናል። በቅድሚያ ማንም ሰው ይህን ሲሰማ ሩጦ ስለ ቤተ ክርስቲያን ስላሉ ጥላቶች ነው ዝም የሚለው እንጂ እሱ የሚሰራውንና የሚያስበውን ነገር ወደ ዘወር ብሎ አይገመግምም እና አያስተውልም ማለት ነው። አምልኮት ማለት ለአላህ መደረግ የሚገባው ነገር ለሌላ መዋል ማለት ነው። በአጭር አነጋገር ለአላህ መደረግ የሚገባ ነገር ለምሳሌ ቢባል እኛ ሁላችንም እንስማማባቸው ነገሮች አሉ። ሶላት ለምሳሌ ከአላህ በስተቀር ለማንም አይሰገድ፣ እንኳን ሙስሊሞቹ ክርስቲያኖቹ ይሄን ያውቃሉ። ስግደት ለጌታ ነው ነው የሚሉት ማለት ነው። ከዛ በኋላ ሶላት ጋር የሚያዙ ሌላ ነገሮች አሉ። ሶላትን ከአላህ በስተቀር ለማንም አይደረግም የሚለው ሁሉም ሰው ሲስማማ፣ አላህ ግን በቁርአን ሶላት ጋር አጣምሮ ያዘዛትን ነገር ለሌላ ሲያውል ይገኛል ማለት ነው። ምንድነው? አጭሯ ሱራ ላይ ሱረቱል ከውሰር ላይ ፈሰሊ ለረብከ ወንሐር ኢላ ለጌታ ብቻ ስገድ ለጌታ ብቻ እረጅ ይላል። ስግደትን ለጌታ ብቻ ማድረግ አለብህ፣ ስታርድም ደግሞ በጌታ ስም ብቻ ለጌታ ብለህ ማድረግ አለብህ ይላል። ለጌታ ብቻ ትገድ የሚለውን ይቀበላል ሁሉም ለጌታ ብቻ እረድ የሚለውን ግን ይተዋል። ለተለያዩ ለሚያመልካቸውና ለሚያከብራቸው ነገሮች ሁሉ ስለዚህ ነዝር ይያለ ያርክ እናገኛለን ማለት ነው። እንግዲህ ግልጽ ነው ቁርአን የተነገገው ነገር ነው። አንድ ታንቀጽ ላይ የተደነገጉትን ሁለት ውሳኔዎች አንዷን ተቀብሎ ሌላዋን እንዲያለ ማለት ነው። በሶላት አጌታን ይገዛል ግን በማረክ ከሆነ ለተለያዩ ነገሮች ያርክ ያለው ይላል ማለት ነው። በሌላው ማያት እንደዛው ነው። قل ان صلاتي ونسكي ومحياي ومماتي لله رب العالمين تجدت ايه اندغنا دغما يماركاچو قربان وقت لا الله ناچو بليلا انغري تجدت لا الله مهون هدن سو يسمعنا نسوك يميلون گن قربان يميتارر نگر لا الله با الله سن بتا متارد يالبت يميلون يتوال يتلاي مكنيات لما اكبر بيه نو لمسن بيه نو يالا تا الله ليلا لا الله نگر يتلايو نگروچن سيسوا يتايال مالك يانغري عبادان مجمريا አልተረዳም ማለት በዚህ ሰው ያመለካከት ኢባዳ የሚለው እንግዲህ ሶላትን ብቻ ነው ማለት ነው። ያቺ ነገር ኢባዳ አይደለም ፍቋታል ተርዟታል። ወደ ዘካትም ስንመጣ እንደዛው ነው ማለት ነው። የሶላት ቁራኛ ናት። ሶላት ያቂሙ ሶላት ካለ በኋላ ቁርአን በየቦታው አቂሙ ዘካት ነው የሚለው። ዘካትን ግን ኢባዳ መሆኑ ተረስቷል። ብዙ አጣሞች ብዙ ሺህ ወይም በብዙ ሚሊዮን የሚቆጠር ገንዘብ ይያላቸው እድሜልካቸውን ሶላት ከዱና ያሳደን ዘካቸውን ግን ያወጡ ማለት ነው። ስለዚህ ያንን ዘካት ግን ለሌላ አላህ ላልፈቀደውና ላልወደደው ነገር ያውሉታል። ያንገንገ የይክዚህ በአላህ ፈንታ ሌላ ተመለከበት ማለት ነው። ያ ወደ ሀጅም ስንመጣ እንደዛው ነው ማለት ነው። ስለዚህ እንግዲህ ይሄ ዋና አርካን እስላም የተባሉት ዋና ግንዶችንና መሰረቶችን ማለት ነው። ከዛ ወደ ጥቅኑ ስንገባ ደግሞ መጀመሪያ ኢባዳ ማለት አላህ Subhanahu Wa Ta'ala ጅስም ድር መስከም እስከምንሄድ ድረስ የምናረገው እንቅስቃሴ ሁሉ በሙሉ ኢባዳ በሚለው ነገር ውስጥ ይካተታል። ሰፋ አድርገን እንደ ቁርአን አባባል ከወሰር ነው። ለምሳሌ ቅድም የተጠቀስነው ናት ብንመለስበት ወኢነ ሶላቲ ወኑሱኪ ትግዴትና የማርዳቸው ቁርባኖች ይችላል ወይም በሌላ አባባል የሐጅ ስራ ለማለትም ተዘርጉሟል። እነዚህና ይላል ወመህያየ ወመማቲ ህይወቴ ከዚህ ምድር ላይ እስካለው ድረስ ያው እንቅስቃሴ በሙሉ ማለት ነው። ወመማቲ ሞቴም ደግሞ በመሞትበት ጊዜ ቢላሂ ለአላህ የሚገዛ ነው። እነዚህ ሁሉ እንቅስቃሴዎች በሙሉ በአላህ ፍቃድ ስር ናቸው። ለአላህ ተገዥና ታዛዥ አደርጋለሁ ብለህ ቃል ግባልኝ ይላል አላህ Subhanahu Wa Ta'ala። እና እንግዲህ እንኳን በህይወት ያለ የምናደርገው ነገር ቀርቶ ሞታችን እንኳን አማሟታችን በእስላማዊ ፍርሃት መሆኑ ኢባዳ ነው ይላል ነው አላህ Subhanahu Wa Ta'ala። በዚህ መልኩ እንግዲህ አናየውም። ብዙ ጊዜ ኢባዳ የሚባለው ነገር ሲጠራ ሶላት ኦም ሀጅ ዘካት እንደውም እነዚህን እንኳን አሟልተው የማያውቁ ብዙዎች ናቸው። ከዚህ ውስጥ ያለው ግን ያው የዕለት ተዕለት እንቅስቃሴ በሙሉ ማህበራዊ ህይወትን ብትለው ኢኮኖሚያዊ ህይወትን ብትለው ፖለቲካዊ ህይወትን ብትለው ይሄ ዲን አይደለም ብሎ ነው አብዛኛው ሙስሊም የሚል ሰው የሚያምነው ማለት ነው። ይሄ ደግሞ ትልቅ ስህተት ነው። ይሄ ሁሉ በሙሉ በቁርአን ቋንቋ በአላህ ፍቃድ መመራት አለበት ነው የሚለው እንጂ ሶላትን እየተገርክ ያበቃ በሌላ በኩል እንደገና አላህ የከለከለውን ነገር የምትሰራ ከሆነ እየገነባ ማፍረስ ማለት ነው። በአላህ የምትገዛ ከሆነ በሁሉም እንቅስቃሴ በሙሉ አላህ ባዘዘ መልኩ ትሄድ የዛ ግዴ ነው ትክክለኛ ኢባዳ አደረገ ለማለት የሚቻለው ነው። ስለዚህ አላህ ታብሩ ኢላ ኢያ የሚለው በዚህ መልኩ ነው መታየት ያለበት። ከአላህ በስተቀር ማንንም ምንንም እንዳትገዙ። እዚህ ላይ እንግዲህ አሁን በአለማችን ያለውን ሁኔታ ስንመለከተው ዛሬ አላህ Subhanahu Wa Ta'ala ነብዩ መሐመድን ከላከበት ጊዜ ጀምሮ ይቻለም በኔ ቁርአን በኔ መመሪያ መመራት አለበት ብሎ በማያሻማ መልኩ ቁጭ አድርጓል ገልጾ። ግን ሰዎች በቀደም ሲል ጀምረው አሁን በጣም በባሰና በከፋ ሁኔታ የሃይማኖት የሚባለው ነገር በባሪያና በጌታ መካከል የጸሎት መስመር ብቻ ነው። ጌታን ማረኝ ለማለት ብቻ ሲፈልግ ከሳምንት አንድ ቀን ጸሎት ቦታ ሄዶ ተሰገደና ተጸለየ ሃይማኖት ይሄ ነው ብለው ነው የጸረ እስላም የሆኑት ኃይሎች ሁሉ የሚተረጉሙት ማለት ነው። ከዛ ውስጥ ያለው ውስጥ በአጠቃላይ የሰው ልጆች እንቅስቃሴና ህይወት እኛ በፈለግንለት መንገድ መመራት አለበት በማለት በቀጥታ የአላህን ስልጣን ቀምተው ዓለምን እስኪን ምድር እኛንን እናስተዳድራት የአላህ ፍርሃት ቦታ የለውም እያሉ ነው የሚዋጉ ያሉት በአሁኑ ጊዜ ማለት ነው። ይህን ደግሞ ቁርአን ለመረዳት የሞከሩ የተወሰኑትና ጥቂቶቹ የለም ይሄ መመሪያ ከጌታ የመጣው የፍጥረትና ምድሯን ጭምር በሱ ፍቃድ እንዲመራበት አስቦ ነው በሚል ጊዜ አይ እናንተማ አይወጥናችሁ በማለት ባየ አጥፋ እየተባለ በአለም ዙሪያ የሚጨፈጨፉት እንግዲህ ይሄን ነገር ተግባራዊ እናደርጋለን የጌታ ፍቃድ መከበር አለበት ይላሉ። ግን ከተተኛው ከመብዛቱ የተነሳ እነዚህ ጥቂቶቹ ሀቅን እንቀበልና እንከተል የሚሉት ወንጀለኞች ነው ልዩ ልዩ የማጥላላና የማቋሸሻ ስም ይሰጣቸዋል። እነዛ ብዙዎቹ ደግሞ ከሃዲዎችና አመፀኞች እንደ ህጋዊ ሆነው ሌሎችን በአሸባሪ መልክ ሰይመው ይኸው ይዘምቱባቸዋል በየጊዜው ማለት ነው። አላህ ደግሞ ስብሓነሁ ወተዓላ የፈለገውን ያህል ቢሆንም በመጨረሻ እነዛን ጥቂቶቹን ሀቀኞች ዲል እሰጣቸዋለሁኝ። እነዛ ብዙዎቹ ደግሞ ለተወሰነ ጊዜ ባላቸው ጉልበትና ሀብት እንደላቀቁም ባላሰቡት ሁኔታ አንበረክካቸዋለሁ ይብሏል። ያው አንድ ቀን እንደሚመጣ ነው ውሳኔው ማለት ነው። እና በዚህ መልክ ነው አላህ ታውዱ የሚለውን ጌታ የሚያስጠነቅቀን እንደጋግሞ ከእርሱ በስተቀር ማንንም አትገዙ፣ በእሱ መመሪያ ብቻ ሂዱ ማለት ነው እንጂ ስግደት እንድታስገዱለት ማለት አይደለም። ወቢልዋሊዴን ኢህሳንን ከዛ ቀጥሎ ደግሞ ቸል ሊባል የማይገባው ቁም ነገር አሁንም በአሁኑ ጊዜ የተረሳውና የተተወው የወላጆች መብት ነው። ለወላጆቻችሁ ደግሞ ከኔ ቀጥላችሁ አክብሮት ልትሰጧቸውና ልዩ እንክብካቤ እንድታደርጉላቸው የሚገባቸው መሆናቸውን አውቃችሁ ለእነሱ አቅማችሁ የሚፈልገውን መልካም ሁሉ አድርጉላቸው ይላል። አሁንም እንግዲህ ሰለጠንኩኝ የሚለው ዓለም ሁሉ የደካማ መጦሪያ እየተባለ የራሱ የሆነ የብቻ አንድ እንትን እየተሰራ እዛ በቅጥረኛ በባዕዲያን ደመወዝተኛ እንዲሁ ደረቅ ነገር እየተወረወረላቸው እየተገለመጡና እየተጨቆኑ የሚኖሩ ነው የተደረገው ማለት ነው። የልጅ አጧጧር እንክብካቤ የለውም። ሰለጠን የሚለው ምዕራባውያን ሁሉ ሀገር የደካማ መውደቂያ ካምፕ አለው ራሱ። አንድ የእድሜ ክልል ላይ በሚደርስ ጊዜ ተፈለገ ሂዶ አባቴ እንደዚህ አርግቶብኛል፣ እናቴ አርግታብኛለች ና ብሎ ያስመዘግባል። ወስቶ ወስዶ እዛ ይጥላል። ያው መንግስት የሚመድብላቸውን ነገር እየቀመሱ እያለቀሱ ልጆቻችን አንድ ቀን አይናችን ባየናቸው እያሉ መሞት ነው ማለት ነው። እና መወል አጀዛ ይባላል ከነሱ የደካማዎች የሽማግሌዎች መጠለያ ካምፕ ይባላል ማለት ነው። ልክ እንደ ስደተኛ ሀገር የሆነ ካምፕ ተዘጋጅቶ ይህ በአሁኑ ጊዜ በጣም መጠቁ ሰለጠኑ የሚባሉት ሀገሮች ሁሉ ይህን እንደ ህግ አድርገው ነው። እና በግል አንድ ሰው እናቱን አባቱን ጥሮ መቅበር እንደ ነውር የሚታይበት ዘመን ላይ ነው አሁን ያለ ነው። እንደዚህ ኩነው ነው ታዲያ ለዓለም አሳቢና ተቆርቋሪ ነን እኛ እናቅላቸዋለን የሚሉን ማለት ነው። አላህ ግን ወላጆች አንተ በህፃንነትህ እንዳስቸገርካቸው በእንክብካቤ እንዳሳደጉ ሁሉ ወረታህን መክፈል አለብህ፣ አቅም የፈቀደውን ሁሉ እንክብካቤ አድርግላቸው እርዳቸው ብሎ ያዛል ማለት ነው። ኢማ የብሉገነ ዒንደከል ኪበረ ከነዚህ ከወላጆች አሐዱሁማ አንደኛው እጡሬታ ደረጃ ተደረሰ ይላል። ያው እድሜው ገፍቶ አቅሙ ደግሞ ለመጦር ተተገደደ አው ኪላሁማ ወይም ሁለታቸውም ደክመው አንተ እጅ ላይ የወደቁ እንደሆነ ፈላ ተቁል ለሁማ ኡፍ እንኳን ጫመ ወላጆዛ ወፍ ልትወረውራቸውና ልትገላምጣቸው ቀርቶ ኡፍ ብለህ የምሬትና የመሰላቸት ቃል እንኳን እንዲያትናገር ሰው እንግዲህ አንድ ነገር በሚፈለች ጊዜ ሌላ ነገር መናገር እንኳ ባይችል እጭ ይላል ምናምን እና የዚችን አይነት መጥፎ ቃል እንኳ እንዳይወጣ በወላጆች በኩል ይላል። ወላ ተናሃርሁማ በአይነ ፍጥጫ በከንፈር ንሳም እንዳትገላምጣቸው ወቁለሁማ ቀውለን ከሪማ ለስላሳና ለዛባ የሆነ የአክብሮት ቃልም ተናገራቸው። ምንም ቢያረጁ ቢያፈጁ ሰው እርግጥ በሚያፈጅበት ጊዜ ማሰብ አይችልም። የሆነ ትንሿ ነገር ሁሉ ያስቀይመዋል፣ ያበሳጨዋል። እነሱ እንኳን ያላግባብ መጥፎ ነገር ቢናገሩ አጠፋውን መጥፎ እንዳትናገር እንኳን አፍን ሞልተ መጥፎ መናገር ቀርቶ እጭ የሚል የመመረርና የመሰላዘት ቃል እንኳን እንዳይወጣ በአይንህም ሆነ በከንፈርህም በመመጥቀስ እንኳን እንዳትገላምጣቸው በማለት ያስጠነቅቃል። ለሰው ልጅ ክብር እንግዲህ እስልምና እንደዚህ አድርጎ መመሪያ እየሰጠ ነው። እንደገና ከእናንተ የተሻለ እኛ መጠለያ ካምፕ እናገባቸውና እናተራምሳቸዋለን እያሉ ሰልጥነናል እናሰለጥናቸዋለን የሚሉን ማለት ነው። እና እንግዲህ ወላጆች በሚያረጁበት ጊዜ ሁሉም ነገር እንዳልነበረ ይሆናል፣ ማሰብ ያቅታቸዋል። በሆነ ባልሆነው ነገር ጣልቃ ይገባሉ እንደ ህጻን። እና የዛ ጊዜ አንተ ምን አገባ አንተ ምን አገባኝ እያልክ እንዳታመናጭቃቸው፣ አባዬ ይሄ ነገር እኮ እርስዎ ስላልተረዱ ነው እንጂ ቆይ ማጠቅስ አድርጌ ላስረዳዎት፣ እንደዚህ ነው እንደዚህ ነው። እማዬ ይሄ ነገር እኮ አንቺ ነገሩን ሳሳጭው ቀርተሽ ነው እንጂ እኔ አይደለሁም ጥፋተኛው፣ እንደዚህ ስለሆነ እንደዚህ ሆኖ ነው ብለህ ማስረዳት አለብህ እንጂ እነሱን መወረፍና መነፍከት የለብህም በቃል ደረጃ እንኳን ይላል። ወክብ ለሁማ ጀና አብዱል ሚን ረህማ እና ለእነዚህ ለወላጆች የርኅራኄ የሆነውን የትህትና ክንፍህን ዝቅ አድርግላቸው ይላል። ሰው በመሰረቱ ክንፍ የለውም። ክንፍ የሚለው ግን በአሽሙራዊ አነጋገር መልካም ስነ ምግባር ማለት ነው። ለወላጆች በትህትና ቀጥ ብለህ እንኳን አይን ሙሉ ሳታይ በጣም ዝቅ ብለህ አንድ ደራሪ ለወገኖቹ ክንፉን ዘለፍ አድርጎ እጅ የሚነሳ እንደሚመስለው ሁሉ ከሱ እንኳን መማር ትችላለህ ከእንስሳው ማለት ነው። እና ስለወገኑ እንደዛ ሲል አንተ ደግሞ ለእናተ ለአባትህ እንደምንጣፍ ሆነህ ቢረጡ የማያምስ ቢጫኑ የማይደቅመህና የማይከብድ ሆነህ እነሱን መቻል አለብህ። በረራየና በትህትና ከመጨረሻው ድረስ ተጎናቸው ቁምላቸው እንጂ አታመናጫቸውና አታበሳጫቸው ነው የምልህ። ወቁረብ ርሃሙሁማ ከማረባያን ሰገራ የምትችለውን ሁሉ እንክብካቤና ጡረታ ካደረክና ካበረከትክ በኋላ ደግሞ ውለታዬን ተወጥቻለሁኝ እዳዬን ከፍያለሁኝ ብለህ ልትመሻለቅና ልትንደላቀቅም አይገባህም። እኔ መቼም የምችለውን ለማድረግ ሞክሬያለሁኝ። ለማንኛውም ጌታዬ እዘንላቸውና ማራቸው እኔን በህፃንነቴ እንደሚያዝኑልኝና እንደሚራሩልኝ ሁሉ ብለህ ጌታህንም ልትለምንላቸው ይገባል። ማለትም አንድ ልጅ እንግዲህ በህፃንነቱ ወላጆች ሲያሳድጉት የሚችሉትን ሁሉ እያደረጉ እያንከባከቡ እያለበሱ እያጠጡ ደግሞ ያድግልን ይሆን አንድ ችግር ይደርስበት ይሆን እያሉ በመጨነቅ ላይ ነው የሚያሳድጉት። ጌታዬ ልጅ ያሳድግልን ነው የሚሉት። አንተ ግን እያበላ እያጠጣ እየጦርክ መቼ ይሆን የሚሞቱልኝ ብለህ እንኳን ልትመኝ ወዮልህ ነው እንግዲህ። እነሱ ለአንተ ማደግ ሲጨነቁ እንደነበረ ሁሉ አንተ ደግሞ ለእነሱ ምህረት እስም መሞታቸው አይቀርም ታገባደዋል። ግን በሚሞቱ ጊዜ እፎይ ተገላገልኩኝ ማለት ሳይሆን ወላጆችን ጌታዬ አዝነላቸው ይሆን ምርሃቸው ይሆን ብለህ ተጨንቀ ልጸልይላቸው ይገባሃል ነው የምልህ። እነሱ በህፃንነት ለአንተ እንደሚጨነቁና እንደሚራሩ ሁሉ ይላል። እና በዚህ ዓለም ላይ እንግዲህ የፈለገው ምስራቅ ከምዕራብ ቢዳስሱ ለወላጆች ለወገን እንዲህ አይነት ክብርና ማዕረግ የሚሰጥ መመሪያ ከየት ነው ያለ? ረብኩም አለሙ ቢማ ፊ ልቡሲኩም፣ እና በልቦናችሁ ውስጥ ያለውን ስሜት ጌታችሁ ጠንቅቆ ያውቃል በላችሁ። እንተኩኑ ሳሊሒን፣ እኔ እንደምፈልገውና እንደማዛችሁ ጥሩ ልጆች ከሆናችሁ ለወላጆቻችሁ ለእኔም ለጌታችሁ እንደዛው ታማኞች ከሆናችሁ ፈኢነሁ ካነ ሊልአዋቢነ ገፉራ፣ ጌታችሁ ወደ ፍቃዱ የሚመለሱ ለሆኑ ጥሩ ባሮቹ ምሕረተ ሰፊ ነውና እንደሚምራችሁ ነው። ግን ዛሂሩን ሙስሊሞች ጥሩ ሰዎች መስላችሁ ለእኔም የማትመጡ ከሃዲዎችና ጣዖታውያን ከሆናችሁ ለወላጆቻችሁም እንደዛው እሾህ ከሆናችሁ እኔን የምታታልልኝ አይምሰላችሁ፣ በቃል የምደለል አይደለሁም እና ወደፊት ታገኛላችሁ። ጥሩ ከሆናችሁ ከላይም ከውስጥ ዛሂራችሁም ባጢናችሁም ታማኞችና ትክክለኞች መሆን አለባችሁ። ማለትም እንግዲህ ሙናፊቆችን ለመጠቆም ነው። አንዳንድ ሙናፊቅ ወስራታ ለወገኑ ለቤተሰቡ ምቹ ይመስላል፣ ለውጭ ሰው ግን ለመታየት ጥሩ ሰው መስሎ ይቀርባል ማለት ነው። ሰው አይገሌ ምን አይነት ሰው ነው እየተባለ ያደንቀዋል፣ ውስጡን ግን ወላጆቹን እያስለቀሰ ነው ያለው ማለት ነው። ወይም ደግሞ ዛሂሩ ሲታይ ሙናፊቅ የእነቱ ደብቆ ሳሊህ አዲድ ተቂይ ሙሒድ ይመስላል ማለት ነው። ባፈጮልነት እንግዲህ በየመድረኩ ሲታይ የሙሒድ ተዋናኝ መስሎ ይታያል፣ ውስጡን ግን የተለያየ እምነትና አምልኮት መርዞትና በልዞት የተለያየ ነገር እያመለከ ይጓዛል። እንደዚህ ከሆናችሁ እኔ ጋራ አመደባበቅ አይቻልምና ጥሩ ከሆናችሁ ያው ምህረቴን ለግሳችኋለሁ፣ ወደ እኔ ፍቃድ የሚመለሱትን ሁሉ ለመቀበል ዝግጁ ነኝና። ግን ዛሂሩን ጥሩ መስላችሁ ውስጡን ተተበከላችሁና ተተበረጋችሁ እንገናኛለን በማለት በአንድ በኩሉ ዛቻ ሲሆን፣ በሌላ በኩል